ፍቅር ፍቅር ፍቅር ነው የጎደለኝ በደልን የማይቆጥር ነኝ ጌታ ይቅር ባይ አድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይወስጠኝ ትንቢትና እውቀት መገለጥ ቢኖረኝ ተራራን የሚያፈልስ እምነት ሁሉ ባገኝ ለሰዎች በመላክ ልሳን ብናገርም ፍቅር ግን ከሌለኝ ምንም አይጠቅመኝም ፍቅር ፍቅር ፍቅር ነው የጎደለኝ በደልን የማይቆጥር ነኝ ጌታ ይቅር ባይ አድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይወስጠኝ ፍቅር ይታገሳል ቸርነት ያደርጋል በእውነት ደስ ይለዋል አመፅን ይጠላል አይቀናም አይመካም ራሱን ያዋርዳል እየተበደለ ሁሉን ይቅር ይላል ፍቅር ፍቅር ፍቅር ነው የጎደለኝ በደልን የማይቆጥር ነኝ ጌታ ይቅር ባይ አድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይወስጠኝ አመቺ ቦታ ላይ ጠላቱን አግኝቶ በመልካሙ መንገድ በፍቅር ሸኝቶ በሰላም የሚሰድ ከሰው ልጆች ማን ነው ዳዊት በዘመኑ ይህን አደረገው ፍቅር ፍቅር ፍቅር ነው የጎደለኝ በደልን የማይቆጥር ነኝ ጌታ ይቅር ባይ አድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይወስጠኝ ጠላቶች ሳለን ሞት ካስታረቀን በመስቀል ላይ ፍቅር ሕይወት ከሰጥህን ሕይወት እንድናተርፍ ሰውን ሁሉ ወደን በእውነተኛው ፍቅር ጌታ አጥለቅልቀን ፍቅር ፍቅር ፍቅር ነው የጎደለኝ በደልን የማይቆጥር ነኝ ጌታ ይቅር ባይ አድርገኝ መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይወስጠኝ